ሰው ሳይዋደድ ደሞተው መናደድ አውዬም ዘንድሮ አንቺና እኔም ከጎንሽ ከጎኔ በመሽቀዳደሚያው በሩጫው ዘመን በመሽቀዳደሚያው በሩጫው ዘመን ማነው የሚመርጠው ኋላ መቅረቱ ማነው የሚመርጠው ኋላ መቅረቱ መልካም ቅን አሳቢ አደራ የሚከብደው መልካም ቅን አሳቢ አደራ የሚከብደው እምነቱ ማይቀንስ ከቃሉ ማይወለው ሞፈጂኝ ላርጋው ካልታጨለት ለንቅልፋም ቢሰጡ ዘርፍሬ አይውበት ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ ሰላም ነይ ከተሻርሽኝማ ሰላም ነይ አብራኝ ከቆየችው ሰላም ነይ የትነበርሽ እስከምን ሰላም ነይ እስቲ ጎኔን ካሽው ሰላም ነይ የወንበሩ ምቾት ሰላም ነይ ሁሉም ካሰሳሽኝ ሰላም ነይ ለእኔ ነይ ሌላዋን ሰላም ነይ የምተካብሽኝ ሰላም ነይ ለእኔ ነይ ሌላዋን ሰላም ነይ የምተካብሽኝ ሰላም ነይ ባለፈው መናደድ ዋውዬ ዘንድሮ አንቺና እኔ ከጎንሽ ከጎኔ ባት ባባቱ ርስ ጎጆ ያልሰራ ሰው በማገር ማዘኑን ማጣቱ ይግለጸው እወጣለው ስል ያላማጣ አንዳገት እወጣለው ስል ያላማጣ አንዳገት ሜዳ ላይ ቀረሁኝ ከብዶኝ ዳዴ ማለት ሜዳ ላይ ቀረሁኝ ከብዶኝ ዳዴ ማለት ሰው አውጣል ይልበልኝ ማዘን ፈጣሪን ሰው አውጣል ይልበል ማዘን ፈጣሪን የሚያውቀኝን ትተህ አንጣ የሚያውቀኝን በኑሮ የማነስን እድሬን ስረግም በኑሮ የማነስ እድሬን ስረግም የሚያመልጠው በዛ የሚያድገው በኔ ስም የሚያመልጠው በዛ የሚያድገው በኔ ስም ሰላም ነይ ሰላም በይ ማሩቴን ሰላም ነይ ሰላም በይ ሰላም በይ ሰላም ነይ ከተሻርሽኝማ ሰላም ነይ አብራኝ ከቆየችው ሰላም ነይ የት ነበርሽ እስከምን ሰላም ነይ እስቲ ጎኔን ካሽው ሰላም ነይ የወንበሩ ምቾት ሰላም ነይ ሁሉን ካሰሳሽኝ ሰላም ነይ እኔ ነይ ሌላዋን ሰላም ነይ የምተካብሽኝ ሰላም ነይ ሰላም በይ ሰላም በይ ሰላም ነይ ከተሻልሽኝማ ሰላም ነይ አብራኝ ከቆየችው ሰላም ነይ የት ነበርሽ እስከምል ሰላም